فلما أخذتهم الرجفة النجي سبع قلة سوج بزاب سنها براها بفتموت ستتكابتها عند جناها مكتفتها ويكتعة ستتيجا الشوكزية قال ربي نبي الله موسى اندهالك يتايوي لو شئت أهلتهم من قبل وإياي بتبدك نروه إذي كمان تعتاكين بسيك الزواء قراش شولاي إيادو النسن من ينمتمر ما تفاتك النبارة አሁን ታዲያ ለነዛኞቹ ጥፋተኞች ምህረት ለምን በመጣንበት ቦታ እንደገና በበረሃ እነዚህን ጨምረታ ተፋብኛለህ እንዴ? አቶ ሊኩና አዲማ ፈአለ ሱፋሃኡ ሚና ከኛ መካከለ ሞኞቹ ወይም ጥቦቹ በሰሩት ጥፋት ሳቢያ ሁላችንን ታጠፋናለህ ማለት ነው አሉ። እንዴ ኢላ ፍትነክ ይህቺ ያንተ ፈተና እንጂ ሌላ አይደለችም። ሁሉ ቢሃ መንተሻ በዚህ በፈተና የፈረድክበትን ታስተውና ወታዲ መንተሻ የቻለክንም ደግሞ ትክክለኛው መንገድ ታሳይ ይሆናል አሉ። እቸም ያንተ ምስጢር አይታወቅም በዚህ አድራጎት አሁን የምታሳስታቸውም የምታስተካክላቸውም ሰዎች እንደሚኖሩ ነው ማለታቸው ነው። አንተ ወልጅና ለማንኛውም አንተ ዋቢያችን ወገናችን ነህ አንተ ካላዘንክና ካራራ ማን ያዝንልናል በማለት አስተዛዘኑ ማለት ነው። ተግፊር ለና እርግጥ ተሳስተናል ይቅር በለን ወራህምና እዘንልንም ወአንተ ኸይሩ ልጋፊሪን አንተ ከማህሪዎች ሁሉ የበለጥክና የተሻልክ ሩሩህና በማለት ለመኑት ይባላል። እና እነዚህኞቹ ሰዎች ምን አይነት ነው የፈጠሙት ስተት ቢባል ዛበራ አይደው እንግዲህ ለነዛ ጣዖት ለተገዙ ሰዎች ይቅር በላቸው እያሉ እስቲ ዱአ በሚያደርጉበት ጊዜ ሽማግሌዎቹም በቅርብ ሆነው አሚን እያሉ ሙሳ ጋራ በመተባበር ቁመው ነበረ ሙናጃው ላይ። እና ኋላ ሙሳ ከመካከላቸው ተሰወሩባቸው ይባላል። ልክ እንደ ቀስተር ያመና ያለ ነገር መጣና በላያቸው ላይ አንጃበበ። የዛ ጊዜ ሙሳን ከመሀከላቸው ክብብ ባደረገና ከይታ ሰወራቸው። ከዛ በኋላ ጌታቸው ጋር ሲነጋገሩ የሙሳን ቃል መስማት ጀመሩ ይባላል። ቅናት ያዛቸው እኛስ ናችሁን መጥን ሲያበጣ ከኛ መሀከል እንደገና እሱ ተሰውሮ በምስጢር ማናገር ጀመረ አሉ። ጌታቸው የተወሰነ ጊዜ ጌታቸው ጋር ተነጋግረው ሲያበቁ ያ የሸፈናቸው ነገር ሲገለል እንደገና ያልሆነ ጥያቄ አነሱ ማለት ነው። እሱም ለኑኒነ ለካአታረና ነራላህ ጀህራ አላህን ጌታን አይተሃላውን ከኛ ተሰውረ። ስለዚህ አንተ ብቻ አይተኛ ዝም ብለን ላይ ተመልካች ነው መመለስ የለብንም እኛ ምንድናየው አትፈቅድልን ብለው ጠየቋቸው። አረ የማ አይቻለም እኔም ካሁን ቀደም ጠይቄ አጥፈኛል ስለዋቸው የለም እኛ አንተ ጋር እኩል እንዳንሆንም ተመጭተህን ነው እንጂ ምን ያጠታሃል በማለት ፍጥጫ ፈጠሩ። የዚህ አትችሉም ባካችሁ ብሏቸው አልሰሙም። የዚህ አላህ Subhanahu Wa Ta'ala ተቆጣና ወዳውኑ ባሉበት ቦታ የሆነ መቅሰፍት የመሰለ ነገር መጥቶ እጭ እንዲያረጋቸው ተደረገ ማለት ነው። በዚህ ታዲያ ጌታን ካላየን በስተቀር አናምንልህም ብለው ነብዩ ጋራ በመፋጠጣቸው እነሱ ደግሞ ለእንዲህ አይነት ውድቀት ተዳረጉ ነው የሚለው። እንግዲህ እስራኤሎች ምን ያህል ተንቶች እንደሆኑ ያሳያል ይህ ታሪክ። እነዚህ እንግዲህ ነቢዩላህ ሀሩን ጋራ ታዎች ሳያመልኩ ምርጥ የተባሉ ሲዲቆች በነ ዑመር በነ አቡበክር ደረጃ የነበሩ ሰዎች ነበሩ። እነሱ እንኳን ነቢዩ ሙሳ ጋራ አተካራ ፈጥረው አንተ ጌታህን አይተሃልና አላምናቸው አሉ ማለት ነው። ነቢይ ብለዋቸው ሲያበቃ አይተሃል ኪያና አድርገናልና እኛንም ካላሳየህን በስተቀር አናምንልህም እንዳውም እምነቱን መልሰው ሰረዙ ለመረገድም ተዘጋጁ ማለት ነው። ይህንን በማድረጋቸው አላህ ተቆጣና ወደ አሁኑ ባሉበት ቦታ ላይ የሆነ ነገር መጣና ጭጣ አደረጋቸውና ተገላገሉት ማለት ነው። ይህ ጊዜ ሙሳ እንደገና ዙረው ደነገጡ አዘኑ ማለት ነው። እነዚህን ሰዎች እንዲህ ማጥፋት ካልቀረ እዛ ወገኖቻቸው መካከል በሀገራቸው ላይ እያሉ እነሱንም እኔንም ጭምር ልታጠፋን እየቻልክ እዚህ በረሃ ለነዛኞቹ ወንጀሎች ተውባ ሰጥላቸዋለሁ መታችሉ አርጉ ብለህ ቢያበቃ እኒህን ደግሞ ደግመ ህዝብ ታጠፋብኛለህ እንዴ? ዛበራ ወስዶ ዘመዶቻችንና አስፈጃቸው ተብሎ ህዝቡ ጋር ደም ልታቃባይ ነው እንደዚህ የምታረገው በማለት ጌታቸውን እንደገና መለመንና መማፀን ጀመሩ ማለት ነው። ይህ ጊዜ አላህ ስብሓነ ወተዓላ ወትሮውንም እነሱን ያው በጥፋታቸው ለማረም ፈልጎ እንጂ አጀላቸው አልደረሰም ነበርና መልሶ እንዲድኑ አደረገላቸው ይባላል። መልሰው ድነው ስህተታቸውን ተረድተው ወደ አገራቸው ለመምጣት ቻሉ። እና እዚህ ላይ እንግዲህ አላህ ስብሓነ ወተዓላ በዚህ ዱንያ ላይ ማንም የማያየው መሆኑን አሁንም ደጋግሞ እያረጋገጠ ነው በተግባር ማለት ነው። ሙሳ ወዳጁ ከመሆናቸው የተነሳ ሰው በደረጃው ነውና የሚስተናገደው አትችልም ብሎ መከራቸው ነገራቸው። ግደለም ካስቻልከኝ ምን አለ እያሉ ደጋግሞ ሲጠይቁ በተግባር አሳያቸው ጋራው ላይ የሆነ ተአምር አሳየና እንደማይችል ተረዱ። እሳቸው ወዳውኑ ተውባ አደረጉ። እነዚህ ግን ተራ ሰዎች ናቸው። ተራ ሰዎች ስለሆኑ እንደ ሙሳ ፈርቶ ማሳየት አልፈለገም ማለት ነው። ደግሞ እነሱ አቅማቸውን የማያውቁ እኔ ሊያው ነው እንዳለና ወዳውኑ እርምጃ ወሰደባቸው። ደግነታቸው ጥሩ መሪ አብሯቸው ስለነበረ ወዳውኑ እሳቸው ወድቀው ተነስተው ባቀረቡት አቤቱታና ይቅርታ ለመማርና ለመዳን ቻሉ ማለት ነው። واكتب لنا في هذه الدنيا حسنة وفي الآخرة إنا هدنا إليك قال عذابي أصيب به من أشاء ورحمتي وسعت كل شيء فسأكتبها للذين يتقون ويؤتون الزكاة والذين هم بآياتنا يؤمنون الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ويضع عنهم إصرهم والأغلال التي كانت عليهم فالذين آمنوا به وعذروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون واكتب لنا في هذه الدنيا حسنة وفي الآخرة قال نبي الله موسى نابجس بمدر ألم لا إشكالن درس ملكا من الدين لن يازج بلنانه ያ አንተ ታረዳህና ታልደገፍከን ካላንከባተውከን በስተቀር እኛ ሰዎች እንባል መቼም ሁልጊዜ የከሰሰ አንርቅም ማለታቸው ነው። እና በዚህ በዱንያችን ላይ ያለ መልካም እድልን ሁሉ ተቋም እስጣማን ወራን እኽላስን ወፍቀን አሉ። ወፊል አኺራ በመጥም ዓለም ደግሞ እንደዚሁ መልካም እድልን ሰላህን ነጃን እርዘቀንና ጌታችን አንተው ደግፈን ተባበረን። እና ሁድና ኢለይ እኛ በተደጋጋሚ ስተትን ብንፈጽምም አሁን እዚያም ያሉት እዚህም ያሉት ስተታቸውን አውቀዋልና ሁላችንም በአንድ ድምፅ ወደ አንተ ተመልሰናል አሉ። ቱብና ኢለይክ ማለት ነው። ሁርና ኢለይክ ማለት እና ስያሜያቸውን ከዚህ ነው የመነጨ ይባላል። በአንደኛው አባባል ሁርና ኢለይክ ብለው ነቢዩላህ ሙሳ የተውባ ቃልን በዚህ ስለተጠቀሙ የሁዳ የተባሉት ከዚህ በመነሳት ነው ይባላል። ቃል የዚህ ጊዜ አላህ ስብሓነ ወተዓላ ምን አላቸው? አዛቢ ኡሲቡ ቢሂ መን አሻኡ ከነዚህ ከጥፋተኞች መካከል ቅጣቴ የሚደርስባቸው ይኖራል፣ ያው የፈለኩትን በቅጣት እደርስባቸዋለሁኝ አለ። ወራህመቲ ረራዬ ደግሞ ወሲያት ሁለሸይ ሁሉን ነገር ታካትታለችና ሁሉንም ባዲለው አያልቅብኝም አላቸው። ያው ነገሩ እንዳልከው ነው ማለት ነው። ጥፋተኛ እንደ ጥፋቱ ልቀጣው ተፈለኩኝ አያመልጠኝም፣ ገባበት ይገባ ቅጣቴ ይደርስበታል ማለት ነው። ሁኖም ግን ራህመቴ ደግሞ በጣም ሰፊ ነውና ረራዬ ብዙዎቹን ከመቅጣት መማረን እንደምመርጥ ነው በማለት ተስፋ ሰጠ ማለት ነው። ፈሳአክቡ አሊ ለዲነ የተቁን ታዲያ ራህማዬ ሁሉንም ነገር ያጥለቀልቃልና ሁሉንም ይሸፍናል ብልህም እንዲሁ ለማይገባቸው ሙጅሪሞችና ሸያጢኖች ሁሉ የሚከፋፈል እንዳይመስልህ ይችን ራህመቴን የምጽፍላቸው ወይም የማድላቸው ለዲነ የተቁን ለእነዚያ እኔን ለሚፈሩና ፍቃዴን ለሚያከብሩት ነው። ወይቱነ ዘካት ምጽዋተ ግዴታቸውንም ደግሞ የሚለግሱ ለሆኑ ከገንዘባቸው አላህ ያፈጀባቸውን ግዴታ ለመሳኪኖች ሳይነፍጉና ሳይንቆጣቆጡ በደስታ የሚሰጡ ለሆኑት ነው። ወለዚነሁም ቢአያቲና ዩእሚኑን እነዚያም ደግሞ በአንቀጾቻችን ማለትም በተውራት አንቀጾች የሚያምኑ ለሆኑት ነው። ወይም ለነቢያቶች በሰጠኋቸው ሙዕጂዛዎች የሚያምኑ ለሆኑት ነው ራህማዬ የተመደበው ይላል። እና እንግዲህ ወራህመቲ ወሲያት ኩለ ሸይ ብሎ በጥቅሉ ሲናገር ራህማዬ ሁሉን ነገር የሰፋ ነው፣ ለሁሉም ባድለው አያልቅብኝም ሲል ጊዜ ሰይጣን እንኳ ሳይቀር ተስፋ ተሰማው ይባላል። አና አሐዱ ላሲያ ከሸይዎቹ መካከል አንዱን የነኝና እንግዳውስ የማገኝ ይሆናል በማለት ቋመጠ ይባላል። ይህ ጊዜ አላህ ፈሰአክቱቡሃ ሊለዚነ የተቁናል ሆኖም እኔን ለሚፈሩኝና ለሚጠነቀቁኝ ነው ራህማዬን የሚዘግብላቸውና የሚቆነጥርላቸው ሲል ጊዜ ይሄ ነው ችግሩ፣ በእኛ ቤት ተቋ እንኳን አይቻልም አለ ይባላል። እንደገና ተስፋው ተሟጠጠበት ተቋ እንደሌለው ስለሚያል እና በሰዎች እና በጅኖችን በኩል ይሄ ነው ተቋ የሌላቸውን ሰዎች እነሱ ለራሳቸው ያላዘኑና ያላሰቡን ሰዎች እኔ እንዴት አዝንላቸዋለሁ ነው የሚለዋል። እነሱ ግን ከሞላ ጎደል እኔን የሚፈሩ የሆኑና አልፎ አልፎ የተሳሳቱ እንደሆነ እነዚያን ከመቅጣቱ መማሩ ይቀናኛል። እነሱ ለራሳቸው የማያስቡና የማይመግቡ አረመኔዎች ከሆኑ ተቋ ከሌላቸው ግን ራሳቸው ያላዘኑላትን ነፍስ እኔ እንዳዝንላቸው አይጠብቁ ማለት ነው። እና እነዚህ አለ ተቋ የሚባሉት ከተቋቸው የተነሳ የሚሰሯቸውን አንዳንድ ነገሮችን ይጠቁም ነው። አላህን የሚፈራ ሰው ማለት ምን የሚያደርግ ነው የሚል ጥያቄ ስለሚያስነሳ ወይ ሊለዚነ የተቁን፣ አንደኛ አላህን የሚፈሩ የመፍራታቸው ማረጋገጫ ምንድን ነው? ወይቱነ ዘካት፣ ገንዘብ የደም ስር ነው እንደሚባለው ሰዎች እንግዲህ ገንዘባቸውን ለአንድ ሰው አሳልፎ መስጠት ስለሚከብዳቸው አላህን የፈሩ ሰዎች ብቻ ናቸው የዘካ ሂሳባቸውን አብጠርጥረው በሚገባ የሚያወጡና ለምስኪኖች የሚሰጡ። ይሄ ራሱ የተቅዋ ማረጋገጫ ሚዛን ነው ማለት ነው። ወለዲነ ሁም ቢአያቲና ዩእሚኑን፣ እንደገና ደግሞ በአንቀጾቻችን የሚያምኑ ናቸው ሲል በማንኛውም ተረኛ ነቢይ የተላከላቸውን መመሪያ ባለ ተውራቱን በተውራቱ የባለ እንጅሉን በእንጅሉ የቁርአኑን በቁርአኑ በአላህ አንቀጾች ህይወታቸውን የሚመሩና ከልብ የሚያምኑ ናቸው ማለት ነው። እንደገና ደግሞ አለዚነ የተቢዑነ ረሱለ ነቢይ ልኡሚ የለዲ የጅዱነሁ መክቱበን እንደሁም ፊተውራት ወልእንጂል ይላል። በተለይም እነዚህ አለ ተቅዋ የሚባሉትና የኔረራይ የሚደርሳቸው እነዚያ ናቸው። አለዚነ የተቢዑነ ረሱል መለክተኛውን የሚከተሉ የሆኑ ይላል። አነቢየ እና ነቢይ በመባልም ታላቅ ማዕረግ የተሰጠውን ሰውዬ አልኡሚየ የማይጽፍና የማያነብ የሆነው በተለይ ይላል። አለዚ ይህ አይነቱ ነቢይ የጅዱ ነው የሚያገኙት የሆነ መክቱበን እንደሁም ፊተውራት ወልእንጂል እነሱ ዘንዳ ባሉት ተውራትና ኢንጂል መጽሐፎቻቸው አስቀድሞ ማንነቱ ጠባውና ገጽታው ተዘግቦ የሚያገኙት የሆነውን ነቢይ የተቀበሉና የተከተሉት ናቸው ለእኔ ርኅራ የሚበቁት ይላል። እንግዲህ ይህን ያለበት ምክንያቱ አለል ኪታቦች የሁዶችም ሆነ ክርስቲያኖቹ እኛም ያው አለ ተቋ ከሆን የአላህን ረህማ እናገኛለን፣ ዘካ ምጽዋት ተከፈል እኛም ጀነት እናገኛለን በማለት ይከራከሩ ስለነበረ ይህንን አባባላቸውን ለማክሸፍ በተለይ እኔ አሁን አለ ተቋ የምላቸውና ረህማዬን እሰጣቸዋለሁ ብዬ ቃል የምገባላቸው በእነዚህ ቀደም ሲል በተጠቀሱት ጸባያቶች ብቻ ሳይሆን የተመዘኑት በተጨማሪ ያለውንም ደግሞ ያሟሉ ናቸው ይላል። እነዚህን ተጨማሪ መግለጫዎች ምንድን ናቸው? አለዚነ የተቢዑነ ረሱለ ነቢየ ልኡሚ፣ አነቢየ ልኡሚ በመባል የሚታወቀውን መለክተኛዬን የሚከተሉ መሆን አለባቸው ይላል። ያ ነቢዩ ልኡሚ የሚለው መግለጫ ለነቢዩ መሐመድ እንጂ አለይሂ ሰላቱ ወሰላም ለሌላው ነቢይ ሊሆን አይችልም። እነሱ ያው ሙሳን ተቀብለናል በሙሳ እናገኘዋለን፣ ኢሳን ተቀብለናል በኢሳ በኩል እናገኛለን ብለው ነበረ የሚከራከሩት። የለም ነቢዩ ልኡሚይን መከተል አለባችሁ አላቸው። መሐመድንም ጨምራችሁ ካልተቀበላችሁና ካልተከተላችሁ ለዚህ ራህማ እንደማትበቁ ነው ተስፋ ቁረጡ አላቸው ማለት ነው። እና ነቢዩ መሐመድ አለይሂ ሰላቱ ወሰላም አነቢዩ ልኡሚይ የተባሉት በተፈጥሯቸው የማንበብና የመጻፍ ልምድ አልነበራቸውም። እንዳይኖራቸውም ያደረገው እሱ ራሱ ነው ማለት ነው። ምክንያቱም በአካባቢ ያሉ ህዝቦች የዚህ አይነት እንግዲህ ልምድ ስለሌላቸው እሳቸውም የህብረተሰቡ አካል በመሆናቸው ከልጅነታቸው አልተማሩም፣ መጽሐፍም ማንበብም አይችሉም ነበረ። ከጊዜ በኋላ ግን ቢጽፉና ቢያነቡ ጥራቶቻቸው ከጎረቤት ሀገር እየተማረ ባለው ሙያ እየተጠቀመ እየጻፈ እያመጣ ነው ነቢይ ወህይ መጣልኝ የሚለው ብለው የሚያመካኙ መሆናቸውን ስላወቀ እንዳይጽፉና እንዳያነቡ አደረጋቸው። ይህ አለመጻፍና አለማንበብ መሀይምነት ነው፣ ማንንም ሰው ያሰድባል። ለእሳቸው ግን ክብርና ማዕረግ ሆነላቸው ማለት ነው። ምክንያቱም አለመጻፍና አለማንበብ ሰውን የሚያስነውረውና የሚያስንቀው መሀይም ስለሚሆን ነው፣ ምንም እውቀት ስለማያገኝ ነው የማያጽፍና የማያነብ ሰው። እሳቸው ግን መጻፉና ማንበቡ ይቅርባቸው እንጂ በአለም ዙሪያ ያሉትን የሰው ልጆችን እውቀት ሁሉ ያካተተ ችሎታ ሰጥቷቸዋልና ይህንን ሁሉ እውቀት አላህ ሰጥቷቸው አለመጻፍና አለማንበባቸው ከሰው ያልተቀዳ መሆኑን ለማሳየትና ማንነታቸውን ለማስተዋወቅ ፈልጎ ነው ማለት ነው። እና በዚሁ ስማቸው አስተዋወቃቸውና በሱ ያመነና የተከተለ ነው ረህማን የሚያገኘው አለ። የጅዱ ነው መክቱበን እንደውም ፊተውራት ወልእንጂል ማለት ይህንን ነቢይ ስም ተመልክ በተውራትና በእንጂል አስቀድሜ ይህ አይነት ነቢይ ይመጣል ብዬ መግለጫ ሰጥቼለትና ትንቢ መዘግቤለት ስለነበረ ያንን በኪታቦቻቸው የሚያገኙትን መግለጫና መመዘኛ አሟልቶ የመጣ የሆነውን ነቢይ እስካልተቀበሉ ድረስ የኔን ረህማ ሊያገኙ አይችሉም አለ። እንደገና ይህ ነቢይ ደግሞ የእምሩሁም ቢልማዕሩፍ ኸይር ጠቃሚ ወይም መልካም ሰናይ ተግባር የተባለን ሁሉ የሚያዛቸው ነው። ለሰው ልጆች እንዲህ በርታቸውን የሚያዋድጃቸውን የሚጠቅማቸውን ከጌታም ጋራ የሚያስታርቃቸውና የሚያቀራረባቸውን መልካም ስራ ሁሉ እንዲሰሩ የሚያዛቸው የሆነ ነብይ ነው። ወይናው ማዕኒል ሙንከር ከጠያፍና ከመጥፎ ሁኔታዎች ሁሉ ደግሞ የሚከለክላቸው የሆነውን ነብይ እስከተከተሉ ድረስ ነው። ወይሁሉ ለሁም ጠይባት ጣፋጭና እንዲሁም አስደሳች የሆኑትን ምግቦች ሁሉ የሚፈቅድላቸው በተውራት በኢንጂል ያልተፈቀዱ የተለያዩ ጣፋጭ ምግቦች ነበሩ እነዛን የሚፈቅድላቸው የሆነ ነብይ ይላል። ወይሐርሙ አለይሂም አልከባኢር እንደገና ደግሞ ቁሳይታና እርኩስ የሆኑ የምግብ አይነቶችን ሁሉ እርም አድርጎ የሚከለክል ለምሳሌ የሚያሰክሩ አምሮ የሚያናውጡ ወይም ደግሞ እንደ ደምና እንደ ከርከሮች ጋር ያሉ ለተለያዩ በሽታዎች መንስኤ ሊሆኑ የሚችሉ የሆኑትን ነገሮች የሚከለክላቸው የሆነውን ነብይ የተከተሉ ናቸው። ወየበዋኑም ኢስራውም እንደገና ቀደም ሲል ደግሞ በእነሱ ላይ የነበረባቸውን ጫና የሚያስወግድላቸው የሆነ ማለት በተውራትና በእንጂል ከባድ የሆኑ ድንጋጌዎች ነበሩባቸው እነዛን ድንጋጌዎች በተሻለ ተለዋጭ የሚቀይርላቸውና የሚያሻሽልላቸው ይላል። ለምሳሌ ከነዛ ተከባድ ድንጋጌዎች መካከል አንድ ሰው ከበድ ያለ ወንጀል በሚሰራ ጊዜ ተውባ የፈለገ እንደሆነ ራሱን ለግድያ ካላዘጋጀ በስተቀር አላህ ተውባውን አይቀበለውም ነበረ። እነዛን ወይፈን የተገዙትን ሰዎች ያው ጌታችሁ እንዲምራችሁ ከፈለጋችሁ እክትሉ አንፉሰኩም እንዳለው ሱረቱል በቀራ ላይ ለግድያ ራሳቸውን እንዲያቀርቡ ተጠይቀው ነበር። በዛ መሰረት እንደገና ተስማምተው ሲያቀርቡ ከፊሎቹም ተገደሉ፣ ከፊሎቹም እንደገና ያው ይቅርብያቸዋለሁ ብሎ ማራቸው እንጂ በቀላሉ እስተግፊሩላህ በማለት ብቻ ምህረት አይሰጥም ነበረ ማለት ነው። በነቢዩ ለህግ ግን አንድ ሰው ከልቡ ያንን ስህተቱን ካወቀና ከተጸጸተ ጌታ ይቅር በለኝ በማለት ብቻ እንዲማሩ አድርገው አሻሻሉ ማለት ነው። እንደገና ደግሞ ሰውነታቸውንም ሆነ ልብሳቸውን ነጅስ ነገር ቁሻሻ የነካ እንደሆነ እንደኛ በማጠብ አይጸዳም ነበረ። ያ የተነካውን ክፍል ሰውነትም ሆነ ልብስ ቆርጦ መጣል ነበረ በእነሱ። ያንን እንደገና በማጠብ እንዲተካና እንዲቃለል አደረጉ ማለት ነው። ሌሎችም የተለያዩ ድንጋጌዎችን እንደዛ አድርጎ የሚያሻሽልና ጫናቸውን የሚያቃልል የሆነውን ሰውዬ የሚቀበሉና የሚከተሉ ለሆኑት ነው ይላል። ወልአቅላል አለቲ ካነት አለይህም በአጠቃላይ በጫንቃቸው ላይ ተጭኖ የነበረውን ወሰል ማለት ጠፍንጎ የያዛቸውን ከባድ ድንጋጌና ህግጋት ሁሉ የሚያሻሽል የሆነውን ሰውዬ የሚከተሉትን ነው ይላል። ማለት እንግዲህ የተውራትና የኢንጂል ሸሪዓ ህጎች በጣም ከባድ ከባድ የሆኑ ነበሩ ማለት ነው። እነዚያን በተሻለ ተለዋጭ የሚያስተካክልና የሚያቃልል ሁኖ ለመጣው ነቢይ የተከተሉ ሲሆኑ ነው። ፈለዲነ አመኑ ቢሂ እና በዚህ ነቢይ በዚህ መልክ ያመኑ የሆኑ ወገኖችና ወአዘሩ እሱን ያከበሩት ማለት ነው። ታላቅነቱን አውቀው ተገቢውን ክብር የሰጡና ወነሰሩ በተልእኮውም የተባበሩና የደገፉት ወተበው ኑር ለዲ እንዚለ ማአሁ እሱ ጋራ መመሪያ ይሆንለት ዘንዳ ታስቦ የተወረደለትን ብርሃን አዘል ኪታብም የተከተሉና የህይወታቸው መመሪያ ያደረጉት ቁርአንን ማለት ነው። ኡላኢከ ሁሙል ሙፍሊሑን በመጨረሻው ዓለም መልካም እድልና ዘላቂ ድል የሚጎናጸፉት እንዲህ አይነቶቹ ብቻ ይሆናሉ እንጂ ራህማ የሰፊ ነውና በሚል ይህንን ያላሟሉና በዚህ መልክ ነቢዩን ያልተቀበሉ ያልተከተሉትን እንደማይጨምር ነው አለ ነው። قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض لا إله إلا هو يحيي ويميت فآمنوا بالله ورسوله النبي الأمي الذي يؤمن بالله وكلماته واتبعوه لعلكم تهتدون ومن قوم موسى أمة يهدون بالحق وبه يعدلون قل يا أيها الناس إني رسول الله إليكم جميعا ስለዚህ እንግዲህ አንተ የተላከው ለመላው የዓለም ህብረተሰብ ነውና እናንተ ሰዎች ሆይ በላቸው፣ ለነጩም ለጥቁሩም ለምዕራባዊም ለምስራቃዊም ለደቡባዊም ለሰሜናዊም ሳይገደብ ሪሳላ ከይወዲህ ከይወዳ ሳይባል ለሰው ልጆች ሁሉ አዋጅህን አስተላልፍ አላቸው። እኒ ረሱሉላህ ኢለይኩም ጀሚዓ እኔ የአላህ መልእክተኛ ነኝ ወደ ሁላችሁም በአጠቃላይ በላቸው። ይሁዶችም እኛ የራሳችን ዲን አለን የራሳችን ነቢይ አለን ክርስቲያኖችም እንደገና የራሳችን እምነት አለን የራሳችን ነብይ አለን እያሉ እንዳይገለሉ ሰዎች እስከሆናችሁ ድረስ እኔ ለሰው ልጆች ሁሉ በጥቅሉ ነው የተላኩትና እኔ ከመጣሁኝ በኋላ የተለያየ ቡድን ሊኖር አይገባምና ሁላችሁም የኔን መልእክት ለመቀበል ንቶሎ በማለት ጋብዛቸው በማለት አላህ Subhanahu Wa Ta'ala ያዛቸዋል ማለት ነው። አለዚ ለሁ ሙልኩ السماوات والارض እና እኔን በዚህ መልክ ያላከኝ የሰማያትና የምድር ስልጣን ለርሱ ብቻ የሆነለት ሀያሉ ጌታ ነው። እና ሰማይና ምድርን ብቻውን እንደፈጠረና እንደዘረጋ ሁሉ በዚህ በመመለካውና በግዛቱ ውስጥ ዳር ተዳር አጥናፍ ተጣጥናፍ ብቻለው ብሎ ሹመኛልና እናንተ በምድር ውስጥ እስከተገኛችሁ ድረስ የምድር ባለቤት ከይወዲ ከይወዲ አብሮ ሳይቆርጥና ሳይቀንስ ስለሾመኝ ሁላችሁም የኔን መልእክት መቀበል አለባችሁ ብለህ ያብዛቸው ይላል። ላኢላሀ ኢላሁ ከርሱ በስተቀር ልታጋሩ ልታመልኩት የሚገባ ሌላ ጓደኛና ተፎካካሪ የለውም። ብቸኛ የሆነውን ጌታ ብቻ ተቀበሉና በእኔ መመሪያ ተመሩ ብለህ ጥራቸው። ዩሕይ ወዩሚት እርሱም ከሁሉም በላይ ሀያልና አሸናፊ ለመሆኑ ማረጋገጫ ከፈለጋችሁ የፈለገውን በየጊዜው ሕያው እያደረገ ይፈጥራል ያገኛል። የፈለገውንና እድሜ ቀጠሮ የደረሰበትን ደግሞ ይገላል። እንዲህ የሚያደርገው ጌታ ማንም የማይገስሰውና የማይፎካከረው መሆኑን ከዚህ ልትረዱ ይገባችኋል በላቸው። ፈአሚኑ ቢላህ እና በዚህ በጌታችን በአላህ እመኑ ሁላችሁም ወረሱሊሂ በመለክተኛውም በእኔ በራሴ በላቸው ማለት ነው። እና በመለክተኛው ሲል አሁንም እኛ እኮ በመለክተኞች አምነናል በሌሎች ነቢዮች እንዳይሉ መልሶ ያችኑ ልዩ የሆነች መግለጫ ደገማል። መለክተኛው ስል ሌላውን ማለት አይደለም፣ አነብይን ኡምይ ማለት ነው። የማይጽፍና የማያነብ እናቱ እንደወለደችው በተፈጥሮ ሁኔታው የሚገኝ በሆነው ነቢይ እመኑ ማለት ነው በሙሐመድ ብለህ አግለጥላቸውና አብራራላቸው። አለዚ ዩኡሚኑ ቢላሂ ወከሊማቲሂ ይህም ነቢይ በአላህ በጌታውና እንዲሁም በቃላቶቹ የሚያምን የሆነ ማለትም ያው አላህን የሁሉ ፈጣሪ ብቸኛ ተመላኪ መሆኑን የሚያምንና እንደገና ደግሞ ከርሱ ለነቢያቶች መመሪያ የሚልክና የሚያወርድ መሆኑንም ያወቀና ያመነ የሆነውን ነቢይ የሚቀበሉ ማለት ነው። ወተቢዑ እና ይህን ነቢይ ተከተሉት በላቸው። ለአለኩም ተተዱን ትክክለኛውን ቀናና ዘላቂ መንገድ ታገኙና ትመሩ ዘንድ ይህንን የተቀበላችሁና የተከተላችሁ እንደሆነ በዚህ ዓለም ሆነ በመጪው ዓለም የነጃን መንገድ ትመራላችሁ ብለህ ንገራቸው ይላል ማለት ነው። ወሚን ቀውሚ ሙሳ ኡመቱን የህዱነ ቢልሐቅ እና በዚህ በተሰጠው መመሪያ መሰረት ከነቢዩላህ ሙሳ ወገኖች ጀማዓዎች አሉ፣ ቡድኖች በትክክል ይህንን መመሪያ ተቀብለው ራሳቸውንና ወገኖቻቸውን የሚመሩ ይላል። ወዲህ ያዲሉን እና በዚህ በሐቁ መመሪያም ቀጥ ብለው ወደ ግራና ወደ ቀኝ ሳያዛችሉ ትክክለኛውን ቀናውን መንገድ ተከትለው የዘለቁ አሉ ይላል። እንግዲህ በወቅቱ ነቢዩላህ ሙሳ በነበሩበትና ከዛም በኋላ የተወሰነ ጊዜ ይህንን መመሪያ ተቀብለው በሚገባ ራሳቸውንና ህዝባቸውን ሲመሩና ሐቅን ሲከተሉ የቆዩ ነበሩ። ከጊዜ በኋላ ግን ይህን ነገር እየረሱና ቸል እያሉ ወደ ስህተት ገቡ ማለት ነው። እና እነዛን ወደ ስህተቱ የገቡትን ወደ ቅድመ አባቶቻችሁ መስመር ተመለሱና አሁንም ትክክለኛውን የተውራት መመሪያ ቁርአንም የተቀበለውንና ያጸደቀውን ካልተከተላችሁ በስተቀር የአላህ ረህማ ሰፊ ነውና እኛንም ይምረናል ብትሉ ከንቱና ዘበት ነው ብለህ አስጠንቅቃቸው ነው። وقطعناهم اثنتي عشرة أصباطا أمما وأوحينا إلى موسى إذ استسقه قومه عن برد عصاك الحجر فانبجست منه اثنتا عشرة عينا قد علم كل أناس مشربهم وظللنا عليهم الغمام وأنزلنا عليهم المن والسلوى كلوا من طيبات ما رزقناكم وما ظلمونا ولكن كانوا أنفسهم يظلمون. وقطعناهم اثنتي عشرة أسباطا أماما النزهم بني إسرائيلوك أسراه لت يتلاجوا بجنوك أدرجن كفاف فلناك سيويلة النهجرين نبي الله يعقوب أسراه لت واندي لجنة يولدوك النزه أسراه لت واندي لجنة كله يراساك شويهوانا ذرية واشي نبرو أشو معنك النه بنزه ذرية واشي نبيات والجزية يفتر عدلو بيات تأشو معنك አንዲ በኩል ባመዛኝ የነብይ ጎሳ ይሆናል፣ ባንዲ በኩል ደግሞ ሙሉኮች ይሆናሉ። ለማንኛውም 12ቱም ብሔረሰቦች የታወቁ ዘሮች በመሆን ይገኙ ነበር ለብዙ ዘመናት ይባላል። እና ወአውሂና ኢላ ሙሳ ነው ወደ ነብዩላህ ሙሳ የሚከተለውን መመሪያ አስተላለፈለት። እየተስተሳው ቆሙ ወገኖቹ መጠጥ በጠየቁት ጊዜ አንግሪ ዳሳ ከልሐጀረ በዘንጅህ ድንጋውን መታው በማለት አዘዝነው ይላል። ናንግሪ ለአስተዳደር እንዲመቻቸው በጎሳ በጎሳ መሪ ከፋፍለው 12 ቡድን ካደረጓቸው በኋላ እያንዳንዱ ቡድን እንግዲህ ኃላፊነት ወስዶ በስሩ ያለውን ህዝብ ያዝ ነበር። ሙሳ ለ12ቱ አለቃዎች ብቻ ነው መመሪያ የሚያስተላልፉት ማለት ነው። እነዛ በየስራቸው ላሉት ህዝቦች አስተላልፉላቸውና አስተዳደሩ በተቀራጠፈ መልክ ይራመር ነበር ማለት ነው። እና አንድ ቦታ ወደ ዘመቻ ሲሄዱ ድንገት ውሃ ለለበት በረሃማ ቦታ ደረሱና ውሃ ጥም ፈጀን ምን ይቻለናል በማለት ሙሳን ጠየቋቸው። የዛ ጊዜ ሰራዊቴን ውሃ ጥም አጠጣው ብለው ጌታቸውን ሲጠይቁ ጊዜ በያዝከው ዘንግ ድንጋውን ምታው አልና አዘዝ ነው። ያንን ድንጋ በትእዛዙ መሰረት ሲመቱት ጊዜ ፈንበጀ ተስሚኑ ስነታ አስረተ አይና ከአንዱ ድንጋ ላይ 12 ምንጭ ፈለቀበት ይላል። እና በብትሩ ሲመቱት ያው የመጃ ብትር ስለሆነች ሶስት ረድፍ ነበረው ይባላል። ድንጋው በእያንዳንዱ ረድፍ አራት ምንጮች ልክ እንደ ቧንቧ ዙሪያውን ፈለቁና እነዚያ 12 ምንጮች ለ12ቱ ቡድኖች አዳረሱ ማለት ነው። በዚያ አሪመ ኩሉ እናሲን መሽረበውን ከ12ቱ ቡድኖች እያንዳንዳቸው በየነሶከፍ የመጠጫ ድርሻቸውን አወቁ። ያው በነብዩ መሪነት ይሄ አንተ ነው ይሄ አንተ ነው ተብሎ ተነገራቸውና ያለመናፈግና ያለመቻማት ሁላቸውም በየአቅጣጫቸው ያለውን ተጠቀሙ ማለት ነው። وظللنا عليهم الغمامة عندنا دقمو براها تحايا تكان براو اسموتا بتناجر ربتجي دامنا انكلاكشو اندات الالاكشو عدر رجميلا نانجري مكنياتي فلقونا برنا بن إسرائيلو إسريف نجر كجرد لئي هنك الام الله بستكر يالو يأوفاتشو نبن جمع شاهدو وهات أماني لالو وهاو بميشي بجزي رمون دقنا تحايا متسان رمواتا فجن يمن إياكي أتربالو لذا جزي دقمو دامنا كلاكشو لئي እንደ ጣራ ወይም እንደ ጃንጥላ እያንጃበበ ሲሄዱ ይሄደ ሲቆሙ ይቆመ እንዳጅባቸው ተደረገ ማለት ነው። ይሄ ሁሉ ለነብዩ ሙዕጂዛ ነው። ወአንዘልና አለይሂሙል መና ወሰልዋ ማራ ደግሞ ስንቃቸውን እንዱ አባክ ነውና ደፋፍተው ጨረሱና ስንቃለቀብን ራብ ያዘን ብለው ሲጮሁ ወዳውኑ እሳቸው ደግሞ ሰው ስንቃለቀብን ምን ይሻለናል ብለው ለጌታቸው ነገሩ። ወዳው መንና ሰልዋ የሚባል በጣም ጣፋጭና አስደሳች የሆነ ምግብ አወረንላቸው ይላል። ማን የሚባለው ማናን ይባላል? በተረምዶ አነጋገር እሱ እንግዲህ እንደ ሙጫ ይመስላል። ሲያውስ በየዛፉና በፊታቸው በሚገኘው ቋሚ ነገር በድንጋ ላይ የወረደ ይለጠፍላቸው አልከ ወደ ሰማይ እና ያንን እያነሱ ሲበሉት ልክ እንደ ማር ጣፋጭ ነገር ነው። ሰልዋ የሚባለው ደግሞ ፈይሩስቱ ማና ይባላል። በተረምዶ አነጋገር በራሪ እንደ እርግብ የሆነ መለሰኛ በራሪ ሆኖ ይመጣል። ናቲ ከፊታቸው ላይ ይደረደርላቸዋል እየመጣ ያንን ይዘው በሚበሉት ጊዜ የበሰለ የተቀመመ ሆኖ ያገኙታል። ከነ ህይወት እየበረረ መጥቶ አጠገባቸው ሲደርስ እነሱ ሲበሉት ግን የተሟላ በጣም ጣፋጭ ስጋ ሆኖ ያገኙታል ይባላል። በዚህ መልክ እንግዲህ የሚፈልጉትን ሁሉ እያሟላ ያዘምታቸው ነበር። ቁሉ ምን ጠይባት ማረዘቅናኩም ያለምንም ልፋትና መውጣት መውረድ እኛ የለገስናቸውና የሰጠናቸው ከሆኑ ጣፋጭ ምግቦች ይብሉ ጠጡ በማለትም ጋበዝናቸው። ወማ ዘለሙና ግን ይህን ሁሉ ሁለታችንን እየለገስናቸው እነሱ እኔን ማመስገን ሲገባ ክህደትን መረጡ። ያው በተለያዩ ምክንያቶች ማመጽ ነበረ ስራቸው ማለት ነው። እና በዛ በአመጻቸው እና ኒዕማዬን ባለማመስገናቸው እኛን አልበደሉም ይላል አላህ ሱብሓነሁ ወተዓላ። እኛን አልበደሉም የሚለው ያው በአክብሮት ነው እንጂ ብዙ ጌቶች ናቸው ማለት አይደለም። እኔን ጌታቸውን ሊበድሉ አልቻሉም በዚህ አመጻቸውና ክህደታቸው። ولكن كانوا انفسهم يظلمون جن الله سبحانه وتعالى يمفدغوت النعمه ሁሉ የለገሳቸው እነሱ ሽክሩን በመመለስ አንታ ከደስ ያቀርቡ ራሳቸውን በራሳቸው ነው የበደሉት እንጂ እኔንም ሆነ ሌላውን አልበደሉም ነው ይላል። ይሄን ሁሉ ከበካበ ያደረገላቸው እነሱ ግን ሁሉ ጊዜ በከደትና በአመጽ ላይ ይገኙ ነበር። እና ተጥንት ጀምሮ እንግዲህ የእስራኤል ባህሪ ይሄን ይመስላል ማለት ነው።